ወሊዱ ስሪ አዮት ተልማት ልበይ እህዲሩ ቆይኑ መምህረይ እርሃን መጽዩ መዘጋለጦ ሰውጊ በሞ ተልማት መሪጦ ዛዝ የሱስን ተዘይሓለ ካብዚ ኣቶም ከመይ ነብለ ወ ጐይታይ ትእዛዝካ ኽሕሉ ወ ጐይታይ ርሓትካ ዝብእለይ ለሊ ኣክረኒ ወጥና ብላዕሊ ኣብቲ ሳሒታ ብርትዕ ዛሕሊ ኣብኡ ሓድር ምእንታይ ይጽሊ ንመግረፍቲ ነፍሱ ቆቲሉ ኣላገጹ ሰጊዶምሉ ኣብስማይቱ ኳን ከም ዘይብሉ ኣኽሊል እሾኽ ተፊኦምሉ ወጉይታይ ዘትካኽሕሉ ወጉይታይ ዝሓለይ Good night.